Jesus, what I እንዳንተ ሚሆነ ሊማን ነው እወድሃለሁ እወድሃለሁ ኢየሱስ ታሪኬን ቀየርከው እወድሃለሁ እወድሃለሁ እንዳንተ ሚራራ ሊማን ነው ሰላሜ ሰላሜ ሰላሜ እረፍቴ